اثنين او اثنان ثنائيات يهولت بيت معناتنو يهولت يهولت يهولت قطر بيت يعني سله هولت نجر نجاجرن دين بتملكتنا ونجي يهولت نجر بنين يوم بن النجر ما مليون سمتال نا شرع بتملكته معناتنو جمرن نبر عند أسر نتقب تناقري نبر أهون أسر عندنا نلال إن شاء الله. يقولون اثنتان نبيات صلى الله عليه وسلم بحديث صحيح حديث صحيح يعني من لالو اثنتان يكرههما ابن آدم هلت نقرش اللو يسولج يتبالي نزي هلت نقرش سولج يتألاتشوال بتقام يتألاتشوال يكره الموت والموت خير له موت ሁላችን ፈራለን አንዳንድ ጊዜ ግን ሞት የበለጠ ከህይወት የበለጠ ነው አሉ ነቢያችን ከሁለት ከሞት ከህይወት በህይወት ከመኖር ሞት የሚበልጥበት ጊዜ አለ والموت خير له من الفتنه ከፍትና የዓለም ፍትና የቤተሰብ ፍትና የዘመድ ፍትና የጎረቤት ፍትና የዲን ፍትና የገንዘብ ፍትና የሴቶች ፍትና የራስህ የራስህ ፍትና ከዚህ ሁሉ የምትተመርጥበት ሞት የሚሻልበት ቀን ይመጣላሉ ግን ሰው በተፈጠረው ሞት ይጣላላሉ ወይክረሁ ቅለተ المال የሰው ልጅ ከተባለ ድህነት አይወድም يعني ትንሽ ገንዘብ እንዲኖረው የሚወድ ሰው የለም ወቅለተ المال اقل الحساب قالوا نبياتين ونذكنو جنزبه قلال تنش كهونه نجي كالدنيا ود اخره تشغاغره ستهد يا حساب كان لانته within 1 hour سيهون لنزا جنزب يالاچو within 10 year سيهونال حساباتو سلازي جنزب ما نسو اتطلو لحسابو قنجو نو ለምሳሌ ሰጥቻችሁ ነበር አንድ ቀን ሁለት ሰዎችና ለምሳሌ አጅር ፈላጊና ሐኑታ ወደ አዲስ አበባ ቢሄዱ አጅር ፈላጊ አንዲት ሻንጣ ብዞ ነው የሄደው አንዲት ሻንጣ ነው ያለችው ልብሱ ምናምን እንደዚህ ይዞ እና ሐኑታ ግን 55 ሻንጣ ይዛ ሄደች ሁሉም ደሞ ስንት ነገር የሞላ ነው በኤርፖርት ወረዱ ሁለቱም እሺ መፈተሽ መጣ ያጅር ፈላጊ አንድ ነጭ ጥቅጥቅ አርጉና within 5 minutes ምንም የለውም ሂዳሉት ቤቱ ሄዶ ገላውን ታጥቦ ልብሱን ቀይሮ ከቤት ሰዎቹ ተሳስሞ እንደዚህ ቁጭ ብሎ ምሳ በልቶ እንደገና ወደ ውጭ ወጣ ማርካቶ ደርሶ መጣ እንደገና ተኛ ከንቅልፍም የተነሳ ኢሻ ሆነ እሺ ሐኑታ የታለች ገና ሐኑታ 31ኛ ሻንጣ ነው የደረሰው ትፈተሻለች የፈተሽዋት ነው ያኒ እየመረመሩት ነው ሻንጣዎቹ ልክ አኺራ ጉዳይ እንደዚህ ነው እንዲያውም አሁን ሐኑታ የ55 ሻንጣ ወሰደች ክልክል ያልሆኑ በሐላል ያመጣችው ምና የተከለከሉ እቃ ከሌለበት ብዙ ነገር ከሌለበት ነው እንጂ ከለበትማ እሷም ከሻንጣው ጋር እስር ቤት ነው የሚገቡ ይሄ ሰው ያው ደሞ ሚሊዮነር የተባለው ሁሉም ገንዘቡ በሐላል ካመጣው 500 አመት በሂሳብ ደቁ ይቆማል ማለት ነው ስለዚህ ሞት አትጥሉ ድህነትም አትጥሉ ይላሉ ስነታን ይክረሁም ابن ادم يكره الموت والموت خير له من الفتنه ويكره قله المال وقله المال اقل للحساب حديث صحيح شيء الذي هلت يمود الله وندموش هلتهم يمود عند سوى التغنيو سلزيه دمو ودهم تألتهم يميقرمو نقر موت بتودهم بتتألهم ساعتو دقيقو سكندو بوتاو يعني طبقو يمتال قنزبو على من المكنيات الله يلصفر له نجر أي متأم لم تتشجر عليه في حديث القدسي من إلال سبحان الله يقر ما تشوالي حديث القدسي نبيات الحديث القدس من إلال الله سبحانه وتعالى يا ابن آدم إلال أنت إني ستو حلال إني ستو رزق وده كتكمتك على شجرهم قناعة ستحال له إلال قناعة مالت بترزق يعني أينه مولال الله بسطه تبقى قطه تنور الله مبقى قط دمو كانته يمط ادلم كالله نو يمطاو انجي يبحر وها انكم بتطا لا يتق لا تتقبل تشلاله لكن انت اني سطهو تته ود قني ود غرا ود ود فوق منامن كالك دمو ساتعبك على الله لا تشجرني بتام لتلفا نو جن يتصافله نجر بيتشا نو متاغنيو በጣም የሚገርመኝ ግን ከዛ ቀጥሎ ያለው ሐዲስ አልቁርሲ ምን ይላል ያብነ አደም አለ አንተ የነገ ርዝቅ አትጠይቀኝ እኔ ደሞ የነገ ስራ አልጠይቅህም እኔም ጠይቀህ ዛሬ ፀሐይ ወጣስ ፀሐይ ከምትጠልቅ ስገድልኝ ጾምልኝ ያልኩ የዛሬ ብቻ ነው የምጠይቀህ አንተ ደሞ የዛሬ ርዝቅ ብቻ ጠይቀኝ እንጂ የነገ የከነገ ወዲያ ተጠይቀኛለህ እኔ እኮ ገና መጀመሪያ መኖርህ መሞት አታቅም ሁለተኛ ለምን ተጠይቀኛለህ የነገ ርዝቅ እኔ የነገ ኢባዳ አልጠየቅኩህም ይላል እነቱ ነው እኮ አላህ Subhanahu Wa Ta'ala የዛሬ ኢባዳ አድርግልኝ የነገ የዛሬ ርዝቅ እንድሰጥ ነገ ደሞ ነገ ሲመጣ እኔ ደሞ በኢባዳ ጠይቀሃለሁ አንተ ደሞ በርዝቅ ተጠይቀኛለህ አሁን ግን ብዙ ሰዎች የ10 አመት ርዝቅ ነው የሚጠይቁ ሁነት ሁነት የአስር አመት የሃያ አመት የአምሳ አመት ነው የሚጠይቅ ሰው ኢዘን ሞት መጥላት ሞኝነት ነው ድህነት መጥላትም ሞኝነት ነው ናም ወደ አስራ ሁለተኛው ስትንሄድ ምን ይላል አስራ ሁለተኛው እስነታኒ ዩድኺላኒ ልጀና ሁለት ነገሮች አሉ ጀና የሚያስገቡህ ነገሮች ናቸው ሳንሰማቸው ቁሉ አላሁመ ወፊቅና ሁለቱም እንድናደርጋቸው አላህ ወፍቀን በሉ ገና ሳንነገሰ ሳልጠቅሳቸው ማለት ነው ከመጥቀሴ በፊት እሺ አቡ አንዋር አንዳንድ ሁለት ሁለት ምን ማለት ነው ይስማል ማለት ነው ወይስ ሌላ ትርጉም አለው አቡ አንዋር እና እሺ አሚን ማለት ነው على كل حال من يلال نبياتشن اثنتان تدخلان الجنه من حفظ ما بين لحييه ورجليه دخل الجنه كهولت تشنو مهاكل ياللونا كهولت منغاغاو ياللو يطبقلني جناي جبالالو ربياتشن كهولت كنفر مهاكل ياللو ملاس نو كهولت تشن مهاكل ياللو بلت نو سيثم وندم بلثمنا يعني نفسون حافظو በምንም አይነት ወደ መጥፎ ነገር ያልገባ ወደ ዚና ወደ ምን ማለታቸው ነው ምላሱ ደሞ ጥሩ እንጂ መጥፎ ሳይናገርበት ከቆየ ሌላ ምን አለ እንግዲህ ሁለቱም ናቸው እንግዲህ ጀሃነም የሚያስገቡ ሁለቱም በደም ባርገ ተጠንቀቀ ከያዝካቸው ሶስት አራተኛ ዲነህ ይዘሃል ማለት ነው ሶስት አራተኛ ዲነህ ጠብቀሃል እነዚህ በቃ ከለቀቃቸው ግን ምላስ አብዛኛው ጀሃነም የሚያስገባ ምላስ ነው ፍትና የዱንያ ማአኺራ ፍትና የሚያስገባ አብዛኛው ፈርጅ ነው ናም እኔ አንድ ነገር ልጠይቃቸው ወንድሞች እኔ والله አንዳንድ ጊዜ አስባለሁ በስ በደንብ ከኔ ጋር ተከታተሉ ያኒ ነገሩ ሚያስደንቅ ሊመስል ይችላል ወይም ደሞ ላኪን በትንተናስቲ 1 2 3 ብለን እንሂድ አንድ ሰው ሴትም ወንድም ከኔ ጋር አላችሁ ወንድሞች ይሄን ብሬክ ዳውን የምለው አሁን ቀላል ይመስላል ግን ኡነት والله والله ኡነት ተኛ መሆኑን አረጋግጣለሁ ይሄ ነገር ሴትና ወንድ አንድ ሴት አንድ ወንድ ማለት ነው ጥሩ ልብስ ለመልበስ ይወዳል ጥሩ ጫማ ይወዳል ጥሩ ተበጥሮ ራሱ ምናምን ሸቶ አርጎ ለመውጣት ወንድም ሴትም ይወዳል እሺ the first step ይሄ ነው ገንዘብ እንዲኖረው كلاي كتاج شمال قويهم بحلال بحرام يتم في شو كل قويتهم عن شو إنه لو إنا جنزب دينارو يفلقال إيش كذا تروس ران دينارو يفلقال ترو وبت دينارو يفلقال ترو سم دينارو يفلقال يقول لنا تقلو يتلا مدرسنا وبنلو يعني اندي دستنا لما دست نو انجيل لا يلا عند سو 10 مليون دولار اندي نرو لمن يفلقال ترو بيت تكرايتو ترو لبس لبسو ترو مكينا قستو ترو مقبلتو ترو يعني يوبت انتن يكون جنان تن ادرقو لما هيد نو ليلا نقرا لندي وندموش يهنو يهلو تتقلو لو يتلي ادرسو من يفلقو يتلي ادرسو او وند أوتو أنجو عند أغنيتها عند تزنانا عند يزنان عند يزنانا نو هذا لم ي third step نو أرتنيا هو step كذا بحالش سيتوا وندو كفارغاس تدست وندو سيتوا أكفارغون تدست أم مستنيا step نوي مش الرشا ياو أهون يا لوت نبي أشتا سلم بهولتش إني على لو نجر السن لماركاتنا بس كلا يجمرو أنثينا هون أنثى من نجر يعني راساتشن أن نتالل كلا يبني جمر كبريزيدنتو بريزيدنت لما هون لما دلهم يفرلقو ومبر لياجين ومبر كاجينش جنزب لياجين جنزب كاجينش يعني عند سو مليونير لما هون لما دلهم يفرلقو جنزب ليلا كل ستوني وندموش تكرا كروي جن زوران زوران زوران زوران يهلو نخرب الدنيا كلها سوني من نزلمو راساتشيني من نزلمو بيتسابيني من نزلمو جنزب كمان نملا قر مسابسابي من نودو ترو لبسنا ترو انتن ملبسي من نودو مج الرشاو وبت هنا عندي تسيت نقري يعني يدستا منش سيت نج بيتشاب لين امتو اللي نقليه ليلا أمثل لي أنا ثن إني أنا ثن وما قرو مجيب كهنة بجان زو مجيب يمتقال تبع الله تطلع شيء كنجد هون الله وبتين ورحل ما جرشة ما جرشة the last point من لما درسنا بقى تزنان تدسته فانت زهند تنور وند كنجد سيت دي أجن سيت دمو كنجد لجن دي أجن عند تاجن كذب خلاص عند تكاكفون لسه سامو كذب خلاص عند تنيو كذب خلاص يا نجر بزان نجر أقبته للدست، بونث ونثا شو ونثي وندموش، أم تقول لي ليلا كله، ليلا كله أم تقول لي لك كرا كرا شونين، إن يوم زارة درساتين بزي بتشابي هون دسيلين ياريني، مكناتهم يسولج ما ننتو على وقام، يفلقوا النجر، يتنم تجوازه بتلو والله يزي سرع على تروم إن شاء الله نقدنا إشي كهيدنا. أها نقدون ديت نو أرى أسر شو قوات الرفق كونجو ندقنا تنا نقدو مو سيتا يعني سيروت إن سيا قلبنا من تاي ولا من دنو أرى تنا تنا كوا بأسر شي عربون عربون ككفل كأسر شي كوا عند بيت اللي مشيت علود السوق كوان بيا أمته إندزي يكفل كوا يانتي هون البيتو إيش من هذا الرك هج عربون ستو أسر شي نا هلت متون يالود بيا ورو إندزي الكفلنين نا تدستكو الحمد لله عند جنات النشي كوينا مكينا لمجزات سوسينيا كوينا ترو لبس ترو مجب ترو انتن مريت لمجزات عند جنا عند جنا عند جنا مش الرشا من جنو بنتلون يعني يا ويا الكوات شنو يا شيء من اللي بناتن قدي بقول تجيني الله في يسيت بقول تجيني الله يوان السلم جنانيتنا وليلا من ميلم أقسم بالله أقول لكم صراحة يعني بتنتنا قبل شنو ين بزوسات أنا ونو يا جنيه هوتي نجار إنجي إنجي عنده منالو لما دنو سمي لفالة عند صحابي كنو جرمو إن عندما يجرمين جرمو لنا لما دنو عند سو بزو وترت لنا بزو يمي لفالة من دنو هاد كهنا عليه إذا كان البطن يسده قطعة من الخبز هود كهونه تنش قرات يعني تنش دابو የሚሸፍነው ነው አለ አይደለም እንደ ወንድሞት ጥማት ከሆነ አንዲት ብርጭቆ ውሃ የምትሸፍነው የምታረካው ነች ልብስ ከሆነ ሁለት አይነት ልብስ አንዱ ለክረምት አንዱ ለበጋ ሁለት አይነት ልብስ ያብቃቃል እንደዚህ ቤት ከሆነ አንድ ጥላ ያለው ቤት የምተኛ ቤት ይበቃል ሌላ ምንድን ነው አለ ሌላ አሁን ያልኳችሁ ነው አሁን ያልኳችሁ ነው ስለዚህ ሴት የምታስውብና የምትበጃጅ እንደዚህ የምትቀይር በየአይነቱ ልብስ የምትለብሰው በየአይነቱ ወርቅ በየአይነቱ ሚኪያጅ በየአይነቱ ዴኮሬሽን በየአይነቱ የምትለፋው ምናምን ምንድን ነው ብትላት ለዚህ ነው አትልህም ላኪን ትሩ ለመናገር ስንፈልግ ተጉዞ ቆንጆ እንድትሆን ቆንጆ ወንድ እንዲመጣላት ወይም ባልዋ ከሆነ ደግሞ እንዲወዳት ከተዋደዱ በኋላስ ያኒ ተፋቅረው እንዲኖሩ طيب كفكر بوحالاس ياونو ودي مقرشا يانو منمطاو سلازي انزي هولت نبياچن اونتاچو نو انزي هولت بهولت تچين يالو هولت نغروچ يوندنا يسيت انسون بدنب كتبقاچو جنة كنانت ايجات شولك مالو انا قلت ايش صدقت يا رسول الله بابي انت وامي صدقت والله صدقت سوم يا فجهون سيتنو በአለም ያሉ እኔ አንዱ ፓለስቲኒያን ሲነግረኝ ፍልስጤም ድሮ የተከበረች አገር ነው የነበረች አሉ። እስራኤል የሚባል አገር አልነበረም እውነት ነው ታሪክ አነበባችሁ እስራኤል የነበረው አልነበረም እስራኤላውያን በዚህ በራሽያ በቻይና በባህር ያኒ ተበታትነው የነበሩ ዘራቸው የማይታወቅ እንት ነበር ግን መጡና ቆንጆ ሴት ወደ አንድ ጀነራል ፓለስቲኒያን ሆነ ጀነራል ይሉኩና ደሞ ሰብር አላቸው እነሱ ልጅቷ ትመጣለች ያ ሐቢብ ቀልቢ ያ ሩሂ ያው ሁለት ጭንዋ ከከፈተች ሰውየው خلاص እንግዲህ ትይዘውና አንድ አመት ሁለት አመት ሶስት አመት እምነት ያወርድባትና እምነት ይጥልባትና አንዲት መሬት ገዝቶ በስሙ ያደርጋል ደሞ እሷ the last goal የምትፈልገው መሬት በስሙ እንዲኖራት እሺ በስሙ ሆነ አባቷ ታመጣና ለአባቷ ደሞ ናሽናሊዝም ይሰጣታል እህቷ ታመጣና አንዲት ጎበዝ የሆነ ፓለስቲኒያን እንድትይዝ ታረጋለች ይህ ሁሉ በስተጀርባው ያለው የእስራኤል ኮሚኒቲ ነው እንደዚህ አርገው ነው ፓለስቲኒያን ያዝዋታሉ ታሪኩ ረጂም ሊሆን ይችላል ረጂም አመታት የወሰደ ሊሆን ይችላል መጨረሻ ግን ምን ሆኑ አሸነፉ ድል ተጎናጸፉ የፈለጉት ነገር አገኙ ወለዛሊክ ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ما تركت من النساء አሉ እኔ ስሞት አሉ ለኡመቴ የተውኩላቸው ወይንም በኡመቴ ያለው ትልቁ ለወንዶች ፍትና ሴት ነች አሉ እንደ ሴት ፍትና አልተውኩም ይላሉ እና ተጠንቀቁ ማለታቸው ቀጥሎ ምን አሉ وان اول فتنه بني اسرائيل كانت امراه يبني اسرائيل تلقوا فتنه የሆነችባቸው ሴት ነበረች አሉ ስለዚህ ምንድነው በሁለት ጭን ያለው ጠብቁ በሁለት ከንፈር ያለ ምላስ ጠብቁ ሁለቱም ናቸው ጀሃነም የሚያስገቡ ሁለቱ ደግሞ ከተጠበቁ ጀና ያስገባሉ አሁን ምን አሉ ዑለማዎቹ كم من الناس قتله لسانه وكم من الناس قتله فرجه حق አይደለም ይሄ ነገር ወንድሞች ስንት ሰው ነው በመላሱ ሞት ቅጣት የደረሰበት በመላሱ የተመታ የተሰደበ እስር ቤት የገባ በመላሱ ብቻ ዝም ብሎ እኮ ነው ምንም አልሰራም በመላሱ ብቻ በስንት ችግር የገባ ስንት ሚሊዮን ሰው ነው ሁለተኛ በፈርጁ በብልቱ ብልቱን ለማርካት ሲል ስንት ነው እንት ያለው والله እኔ ደሴ ከተማ ነበርኩ አንድ የተወሰነ ጊዜ አሰብ ባስነመር ነበርና አሁን ያኒ ታቃላችሁ እናንተ አሰብ በጣም ሙቅ አገር ነው አሁን ክረምት ሲሆን አስተማሪዎች 3 ወር እርፍት ነበርን ወደ ደሴ መጣለው ደሴ አንድ ወር ቆያለው እንደገና ወደ አስመራ ሄዳለሁ ማለት ነው ደሴ አንድ ወር ስቀመጥ እኮ ነው ያኺ ይገርማል። ሰውየው አቃለሁ እኔ ተወለድኩበት ከተማ የተወለደው ሰው ነው፣ በደንብ ነው የማውቀው። ለሴት ስል አራት ጊዜ ነው ከጥይት ከምትርየስ ህይወቱ ያወጣ። ለሴት ብቻ ሲል አንዲት ሴት ባልዋ ባለ ሱቅ ነው፣ ወደደችው ወደዳት። አሁን በቃ ከሷ ብልግና ሲሰራ ባልየው መጣና ሆነ اقول لكم صراحه والله በሽጉጥ አርጎ ሶስት ሲተኩስለት ከነ ፓንቲው እኮ ነው፣ ፓንቲው ብቻ አርጎ በመስኮት ዘሎ ሸሸ ማለት ነው። አንድ ወር ጠፋ። አይበቃውም ይሄ ነገር? በዚህ እንኳን ይታረም ነበር። እሺ ሰውየው ባለ ሶስት ኮከብ ባለ ሁለት ኮከብ በጣም እንትን ነው፣ ወታደር ነው። ሲፈልገው ሲፈኩርለት እሱ ሸሽቶ ወደ ኮምበልቻ የሚባለው አገር ወደዛ ሄደ ማለት ነው። እዛ ደግሞ ልብስ ሰፊ ነው፣ ልብስ መስፋት ጀመረና አንዲት ደግሞ መጣች፣ በጣም ወደዳት። እንደዚህ እንደገና የሰው ሚስት መሆኗን አላወቀም። ዝም ብሎ በቃ ወልከፍከፍ ሲል ወንድሟ አገኘውና ወንድሟ በበትር አድርጎ እግሩን ሲመታው እሱ ደግሞ ሲታገል ሽጉጡ አውጥቶ ሲተኩስለት እንደገና ሸሽቶ ሄደ። አራት ጊዜ እኮ ነው፣ አራት ጊዜ ለዚህ አሁን ያልኳችሁ የሴት ብልት ለማለት አራት ጊዜ ከጥይት ይወጣል። ይህ የአዱንያ ቅጣት ነው። የአኼራ ቅጣት ተወው እንግዲህ። ኢዘን ሐዲሱ ይህን ካልኩ ይበቃኛል መሰለኝ። ጉዱ ብዙ ነው። ላኪን እትነታኒ ቱድኺላን ልጀና መን ሐፊዘ ማ በይነ ለሕየይህ። ለሕየይህ ምን ማለት ነው? ይህ ጢም የሚበቅሉበት የላይ ጢምና የታች ጢም አለ አደለ? ከንፈርህ በከንፈርህ ላይ ያለው እና በከንፈርህ ያለው ጢም ሁለቱም ለሕየይ ሁለት ጢሙ መካከል ያለው ምላስ ማለት ነው። ወማ በይነ አልፈኽዘይን በሁለት ጭን ያለው ደግሞ ብልት ነው። ይህን ነገር የጠበቀው ጀና ይገባሉ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወአክሰሩ ማ ዩድኺሉ ናር አልፈርጅ ወሊሳን ወየቁሉ ሐደ ልዑለማ ማዚሐን። አንድ ዓለም እኮ እየቀለደ ነው ሰው እያሳቀ። ነገሩ የሚያስቅ ይመስላል ግን እውነቱ ነው። ምን አለ? ምን ሕክመትላህ አለ። ያ ረቢ ሱብሓነከ ሱብሓነከ ሱብሓነከ አለው። አንተ ንጹህ ጌታ፣ ትልቅ ጌታ፣ ምስጋና ይድረስህ። ምን ሕክመትህ፣ ከዛ ከጥበቡና ከሕክማው አላህ ስብሓነ ተዓላ አንጀዓለ ሙዕዘም አዕዳ ጀሰዲና እትነተይን፣ የሰውነታችን አካል ሁለት ጆሮ፣ ሁለት አይን፣ ሁለት ኩላሊት፣ ሁለት እጅ፣ ሁለት እግር፣ ሁለት ጥምጥም አደረገው አለም። ያቺ ብልትና ያቺ ምላስ ግን አንዳንድ አደረጋት አለ። ከዛ ቀጥሎ ምን አለ? ወለው ካነ ስነተይኒ፣ ሁለት ብልት ቢኖረን ሁለት ምላስ ቢኖረን ለሐለክና ወሐለክና አለ። ወናህኑ ለም ንጥቅ አልዋሕድ፣ አንዱ ብልትም አልቻልነውም አንዱ ምላስም አልቻልነውም፣ እንዴት ሁለት እንችላለን? እነዚህ አንዳንዱ እንኳን ጀሀነብ ያስገቡን ነው። እና አላህ ስብሓነ ተዓላ ምስጋና ይድረሰው አንዳንድ ብቻ ያደረጋቸው አለ። ናም ነገሩ ፈገግ ያሰኛል፣ ላኪን እውነት ነው። ልክ እውነት ነው ወላሂ። እሺ ወደ 13ኛው እንሂድ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ሐሰደ ኢላ ፊ ስነተይን፣ ሐስድና ካለ በሁለት ብቻ ናቸው እንጂ በሌላ መሆን የለባቸውም አሉ። እነዚህ ደግሞ በሁለት የሚሆኑ ደግሞ ሐስድና አይባሉም፣ ግብጣ ይባላሉ። ነቢያችን ግን ምን አሉ? ላ ሐሰደ ኢላ ፊ ስነተይን ያኒ በሐስድና መልክ እንውሰዳቸው። ሕስድና በሁለት ብቻ ነው መኖር ያለባቸው እንጂ በሌላ መኖር ያለባቸውም አሉ። ረጁሉን አታሁ ላሁ ማለን፣ አንድ ሰው ብዙ ሀብት ሰጠው፣ አላህ ብዙ ገንዘብ ሰጠው። ተሐስደዋለህ? ላ ፈሰለጠሁ አላ ሀለከትህ ፊልሐቅ ወልኸይር። ይህ ገንዘብ ብዙ የሰጠው አላህ ደግሞ ወፈቀው በኸይር ብቻ፣ ገንዘቡ በኸይር ብቻ መስጊድ ይሰራል፣ ተሕፊዝ አልቁርአን ይሰራል፣ የቲሞች ይረዳል። የተፈታች ሴት 10 ልጆች ካያዘች ይቀልባታል። እንደገና ያኔ ጉድጓድ ይቆፍራል። ምን የማያደርገው ነገር አለ? ይህ ብናሐስደው ሐሰዱ ኸይር ነው አሉ። ቂብጣ ይባላል። ቂብጣ ቢልጊን። ኦኬ፣ ምንድነው ቂብጣ የሚሆነው? ያ ረብ እንደዚህ ብትሰጠኝ ኖሮ እኮ ከዛ በላይ እሰደቅ ነበር ማለቱ። ይህ ተገቢ ነው፣ ጃኢዝ ነው። እንዲያውም የተወደደ ነው ሐስድና ይባላል ሁለተኛ ደግሞ ሁለተኛው ሰው የጠቀሱት አታሁ ላሁ ህክመተን አው ዒልመን አንድ ሰው ደግሞ ዒልም ሰጠው فهو يقضي به ويعلمه الناس سبحان الله عندهم عالم ادركه الله سبحانه وتعالى ما شاء الله يعني دمبر يتاس علم له بتام كل غزي حيوتهم بمولو سوون بماستمر دعوه بما درك يعني بزيه كاسلفوا يهم بحسدنا بغبطه اندزي علم بيسطينكو الله በፓልቶክ ይሁን በአፍሪካ ቲቪ ይሁን በካሴት ይሁን በየመንደሩ ይሄድኩ ይሁን በመስጂድ ይሁን እኔ እስከ እለተ ሞቴ ሰው አስተምር ነበር አዓለም ነበር ካለ ይሄም ግብጣ ይባላል ከዚህ ሌላ ሐስድና ይባል የለም አሉ ወነታቸው ነው ነብያችን አንድ ሰው 10 ፎቆች ካሉ ተሐስደው አለ ምንድነው ተሐስደው ምንም ተሐስዳለው 10 ፎቆች እና 10 ፋብሪካ 100 ሚሊዮን ዶላር በባንክ አለው አለው ሰዋት ሰዋት ሁሉ ሰዋት ከዛ በኋላ ምን ሆነ ምን ሆነ እድሜው 30 65 ደረሰ ገንዘቡ ጨመረ 10 እጥፍ ሆነ ሰዋት እድሜው 81 ደረሰ ገንዘቡ 10 እጥፍ ጨመረ እንዲያው ሰዋት ሞተ መጨረሻው ሞተ ከዚህ በላይ አለ እንዴ ወንድሞች كل ما علا ود لاي سيهد ادميو يتچرس يهدال يعني چمق بلو سيچرس ادميو غنزبو طراو يالفنا تتو يهدال يتحسدو الله يتازنلت الله يسويو دعاء ارغا تازنلت الله ياسازنال انجي يمياسقنا نغر ادلو طيب عنده ارات ميستالو اشي 35 غاشا مريت الله ሁለት ፋብሪካ አለው ከደግድም ጫት ሲበላ ነው የሚውለው ይሰክራል አይደለም ምን ምንድነው ይሄ ታዝነለታለህ ዱዓ ታርግለታለህ እንጂ ለምንድነው የሚያስቀናይ እንግዲህ ነቢያችን እነተ ነው ረቃቅና ደቃቅ የሆነ ንግግር ነው የተናገሩ መቅናት ከሆነ በእነዚህ ሁለት ቀና ገንዘብ ኑሮ ወደ خیر የሚያፈሰው ዒልም ኑሮ ዒልሙን ጨምሮ ጨምሮ ጨምሮ ጨምሮ አከባሽቶ ይዘት ወደ ጉድጓድ የማይገባ لكن يصرفه للناس ሁሉ ጊዜ የሚያስተምር ሰው በሁለቱም ትቀናለህ በሌላ ግን አትቀናለህ ነቢያችን እንደዚህ አሉ الله اكبر اللهم اجعلنا من الاثنين ከሁለቱም ያድርገን الله ሁለቱም ብዙ ገንዘብ ይስጠን ለነሰደቅ ብዙ ዒልም ይስጠን جاهሉን ለማስተማር አሚን በሉ ወንድሞች አሚን አሚን አሚን والله አሚን نزيه ولدتم يا زسو ديث جنة ملتوالج أتا ملتم نعم إشي ودا أراثين يو النهيد أسرع أراثين يو أسرع أراثين يو يقول حكم صلاة المأموم عن يمين الإمام إذا كان اثنين حكم صلاة المأموم عن يمين الإمام إذا كان اثنين هلت كهون يميساقدو يالو هلت بيتشا كهونو مأمومو بك أنيبا كل نمي هونو بإمامو كأنيبا كل هلت كهونو تمام سوست كهونو إيه إفرسال من هونال هلتم بستجرباو يهونال إمامو بفيت يهونال إذا كان اثنين يميساقدو هلت بيتشا كهونو مأمومو بستقعن إمام يهونال إمامو بستقرا مأموم يهونال ابن عباس عبد الله ابن عباس ميمونة يمتبالو ينبياتشن مست أكستات شونج نان دكأن نبياتشن الناس فكدو كستات شو قاعد درو بارلفو سامن تينا قراتشونا برسلة عبد الله ابن عباس بيتوت أبابنو ነቢያችን ከመስታቸው በቁመት ተኙ አብዱላህ ኢብኑ አባስ ዘግዜ ህፃን ነው 15 አመት እንደዚህ 14 አመት ነው በስተ እግራቸው ወደ ጎን አስተኙት ከዛው ኋላ ለሊት ነቢያችን ተነሱ ውዱ አደረ አስለን ቤት አለው እንዴ ትልቅ ቤት አለው የአባቱ የአባስ لكن يا نبي أحسن يللي تسرع لما يتنو يفلقوا نبي أحسن تنسوا عبد الله بن عباس تنسى ودو أدرقوا ودو أدرقوا لصلاة قوموا نبي أحسن لصلاة دمو قومي جن الزاقزي سلمك بس تقرأت شو تقمت قومي بقرا بقرا بكل قومنا نبي أحسن صلى الله عليه وسلم بجرو يزو ودك أن أمتوت እንግዲህ ይሄ ነገር ሰላት አያበጥልም እንዴ? አያበጥልም። ብዙ ስራ አይደለም ይሄ ነገር። ደሞ ሰላቱን ለማስተካከል የተደረገ ነገር ነው። በጆሮው ያዙትና ሳብ አድርጎ ወደ ቀኝ አመጡትና በቀኝ አስቆሙት ማለት ነው። አሁን በቀኝ ጎን ለጎን ልክ ከነብዩ ጋር ጎን ለጎን አስቀመጡትና እሱ ግን ወደ ኋላ ትንሽ ገሸሽ ብሎ ወደ ኋላ ሄደ። ነብያችን ሰለላም ሰላቱን ለመረበሽ አልፈለጉምና ሰላቱ ከጨረሰ በኋላ ማለክ ያ ኢብኑ አባስ አሉት። እኔ ወደፊት አመጣለሁ ሳን አንተ ደሞ ወደ ኋላ ተሄዳለህ አሉት። فقال هل ينبقي يا رسول الله لاحد ان يقوم حذاءك انت رسول الله انت رسولنا ጎን ለጎን ካንተ ቆሞ አንድ ሰው ሊሰግድ ይችላል እንደ ድፍረት አይታሰብም ወይ አላቸው። لا ሁለት ከሆኑ አንዱ በቀኝ ይሆናል ሶስት ከሆኑ ግን ሁለቱም በስተጀርባ ይሆናሉ አለ። تمام اذا እነዚህ ሁለት ህክማቸው ለየት ያለ ነው እንል اوكي ወደ 15ኛ እንሂድ። 15ኛ ምን ይላል? عن علي رضي الله عنه ان الله اخفى اثنتين في اثنتين ሁለት ነገር በሁለት ነገር ደበቃቸው الله سبحانه وتعالى عليه ሁለት ነገር الله سبحانه وتعالى ሁለት ነገር በሁለት ነገር ደበቃቸው። እሺ ምንድናቸው? اخفى اولياءه في عباده فلا تدري ايهم تلقى من عباد الله هو من اوليائه يا الله ولي يهونو كباريوچو دبق ادرغو الله سبحانه وتعالى ولي ايتاوقم حتى نبي الله يقوم حتى رسول الله ما يعرفونه يا الله ولي هونو الله بهزبو مهكل دبقوالو اهون انيا ملاساتشن ارزمن شيخ فلان ولي ناتشو شيخ فلان ما شاء الله ناتشو شيخ فلان اندزي هادر قالو يمنلو بطام ادغنيا نغر نو عند قن اندو سياسقني من عليه سويو شيخ نور حسين يبال شيخ الله شيخو شيخ نور حسين يبالالو شي اهون عند عالم متانا سل نبياتين تناغري نبياتين صلى الله عليه وسلم اندزي يادرغو اندزي حالو اندزي يادرغو تقلالا معجزاتچونا كراماتچو يا نبياتين صلى الله عليه وسلم وبتاچو اندغنا سراچو عباداتچو بمولو تناغرنا سو علقسه በጣም መረቀነ ሰው በነቢያችን ደሞ ያመረቀናል ያስለቀሳል የነቢያችን ይህ ጃሂሌ ምን አለ መሰላችሁ? ዲ የረሱልላህ እንደዚህ ኮናቸው ምናምን አሉትና አው ጥሩ ነው ግን ሸኽና ሸኽ ነር ሁሴን እንኳን ከሳቸው አያንስ ማለት ገባችሁ? ወንድሞች ሸኻችን ሸኽ ነር ሁሴን ከሳቸው እንኳን አያንስም። አልገባችሁም መሰለኝ። ሸኻችን ሰለላሁ ዐለይሂ ወሰለም ነቢያችን ካደረጉት እንኳን ያንስ ማለት يعني رفع الشيخ الى عنان النبي صلى الله عليه وسلم جننتي ነው እንግዲህ። እና እስከዚህ ድረስ ድንበርን ጥሰ ላንድ ሰው የማይገባው መስጠት ሰውየው ከኮ ወሊ ከመሆን እኮ ላይ ያደረሳቸው በነቢያችን ደረጃ እኮ ነው ያደረሳቸው። ስለዚህ ወሊ የሚባለው ወንድሞች ተጠንቀቁ። اخفاها بين عباده ይህ ሁላ የሚባለው ወሊ ማን ነው? በባሮቹ መሐከል ጭምቅ አርጎ አላህ ምን አደረገ? ደበቀው። اخفى اولياءه في عباده فلا تدري ايهم تلقى من عباد الله هو من اوليائه. ሁለተኛውስ? واخفى رضوانه في طاعته والله العظيم ينس سماء يسلقسال ነገሩ حقيقه. واخفى رضوانه في طاعته فلا تدري اي طاعه تعبدت الله بها تكون سببا لرضوانه سو يسجدال يصومال يصدقال بزو عباده يدرقال يتنياو عباده نو الله يوددو الله يتقبلو الله يسدسته اتقو نغرو نسي انا قال له ميلن سوالك انت انت بزو عباده ترقال يتنياو نو الله يتقبلو يتنياو نو الله يتقبلو يتنياو نو الله بتام دس يالو يتنياو نو دومو الله يتقلاو انت بيسدستهم ما تعرف إذن اثنتان أخفاهما الله في اثنتين رضاؤه سبحانه وتعالى لا تدري في أي عبادة رضي عنك ولا تدري من هو الولي بين عبادي عندنا يوم معلش ولي بأننا قومنا ما دلم هلتن ياغن كالبات شوالكو سواندوك عند سو أمس عمت عبادة يدرقه ما يدري ولا يعلم ابدا يتنياو عباده انه يتقبلله يتنياو عباده انه بفيتو لا يتقالو تاقالاتو وندموش استاندو اقالو يميلني الله يلم سيدنا عبد الله ابن عمر ابن الخطاب هذا الرجل الصالح نبياتشن دالو عبد الله رجل صالح لوت لو كان يصلي صلاه الليل لوت لعبد الله ابن عمر كونو كذا عبد الله صلاه الليل جمره اسكالة متوسلة الليل أقوم ياكم نامنا لوت عبد الله رجل عبد صالح لوت عبد صالح هذا الرجل وكان عبد الله بن عمر يا أخوة أكبر صحابي في اتباع النبي صلى الله عليه وسلم أكثر من جميع الصحابة نبيات شنن كنف بكنف إج بإج شبر بشبر كند بكند سنتي بسنتي ملي بملي نبياتشين يعني يكتاتل ينبرونا يسروت سرا مسرا نبرا عند عبد الله بن عمر متبع عن نبرا يهب الشايبة قوال هذا اللب لكن من يلال تقال لك شو عندك من يالي ألك أسنى منه عبد الله لوت والله علي لو أعلم أن دينارا واحدا قبلها الله مني والله لهي خير لي من مما طلعت عليه الشمس عليه عندك نزيك تصدقوت صدق اوتش يتنياو برنو الله يتقبلو باوك نرو صحاي وطاچبت مريت طبعا صحاي متوطابت كل مريت نو دنيا بالدنيا ملو كون ورق دفدفو بيسطون ياتشي تشال كن علاوكم علي عبد الله بن عمر يا جماعه عند مچرشا سيموت ثلاثه موتو سيدرس تاممي كفونيا تاممي عند ሁለት ሳምንት يميሆን مجب هلو مجب مبيالو بطعم مبيالو البلا مالي كسا ميستو تاك قالج عند مجب نبار يظنو بعض العلماء آسان والي عند يتوسن آسان نبار يا آسا بطعم يميودو مجب السو نبار عبد الله يميودو بزا قزي قن يا آسا ايقنم بزا سيزن يا آسا يلم روز بتساتو تمر بتساتو چوما بتساتو من بتساتو بقال بلا مالو سيتوا فلقا شنطوان قط ارغا هيدچنا فلقج فلقج فلقج بود گنزب عندت عسا گنچنا گستا متاچ ققلچو جهزچو ازگاجچو يا عبد الله انكابل علچونا سويو تامون ينبر كفوني تامون نبر بدگالنا مگبون سي ايكونو بتام سلمي ودو بدگالنا يعني تراس أرغو قج على المبلات سيل برونا نكواكوا عند مسكين متى يا رب يا كريم أنا فقير لسك نجو هو يسلا لك سنو أونتينو عبد الله من علي ستؤت عليه مقر ستؤت سيثوا أبدتش مريت الناس سمعت ستوت نملش ستوت يبلو يا عبد الله يسو يوكو لتمر بتسطو اندابو بتسطو كي بقوال ستوت نملو ستتشو انديتنو من دنو لإهن يادرق ستلو سمعت الله سبحانه وتعالى يقول لينا الله من دنو ملو وليس البر ليس البر حتى تنفقوا مما تحبون نميلو آية كم تودوت نجر እስከምትሰደቁ ገና የእንትኑ የጣዓን ደረጃ አልደረሳችሁም የሚለው አያ ይህን ስለሰማሁ በጣም የምወደው ምግብ ደግሞ ይህ ነውና ሄደና ተሰደቀ። ይህ ሰውየው ለላይ ክርስቲኛ እንኳን በእውቀታችን የአላህ ሊቀበልለት ነው የምንለው። ላኪን ምን ይላል? አንዲት ብር አላህ ይህችን ብር እኮ ተቀብሎልሃል ማለት አንድ መላኢካ መጥቶ ቢነግረኝ በደስታ መሬት ደፍድፎ ወርቅ ቢሰጥኝም አልፈልግም ልነበር ይላል። ኢዘን አላህ አኽፋ ኤሽ አኽፋ ዒባደሁ ያኒ አኽፋ ጣዓተሁ አለዚ ረዲየ አንሁ። አላህ የወደደልህ ጣዓ ምንም አታቅመንት ስራ ብቻ እኛ መስራት ነው ያለብን። የቱን የተቀበለው የቱን ያልተቀበለው ግን አላህ ያውቃል። ግን ብዛት ካለው ስራው ብዙ ሊቀበል ነው አላህ ስብሐ ወተዓላ። ፈላ ተድሪ አይ ጣዓትን ተዓበተ ቢሂ አላህ ስብሐ ወተዓላ ተኩኑ ሰበበን ሊሪድዋንህ ይላል። እሺ 16ኛው እውነቴ ነው ልንገራችሁ፣ እነዚህ እስካሁን ድረስ 16 የደረስኩት ወላሂ ኮመንት የሰጠህ ያሰፋ ሄድ ብትሉኝ በአስር ብቻ ሙምኪን አንድ ወር ሄድ ነበር። በጭንቅላቴ ብዙ ነገር ብዙ የፈለቀ ነው ብዙ የመጣልኝ ነው። ላኪን ጊዜ ለመቆጠብ ቆረጥ እያደረግኩ ነን። ተናገር ብትሉ እናንተም ራሳችሁ አሁን የዚህ ሐዲስ አሁን ያለው ሰይድና አሊ ያለው ሁለት ነገር አላህ የደበቃቸው የማለት ተናገሩ ብላችሁ ብዙ ልትናገሩ ትችላላችሁ። ላኪን ማሳጠር ጥሩ ነው። እሺ 16ኛው ሸሂደይኒ እስነይን ሁለት በሸሃዳ የሞቱ ላ ሙሽ የሞቱ ሸሂደይኒ እስነይን ሁለት ሸሃዳ ፊ ኪታቢሂ ላ አስተግፍሩላህ ወደ ሌላ ሄድኩ። ሸሂደይኒ ሁለት ምስክር ሶስተኛ የማያስፈልጋቸው ምስክር ሁለት ምስክር ከተገኙ ነገሩ ይስተካከላል ያለው አላህ ሱብሃነሁ ወተዓላ። አንደኛው ፊ ኪታበተ ደይን እዳ አበዳሪና ተበዳሪ ቁጭ ብለው ያ ሲያበድር ያ ሲበደር ሁለት ምስክር ያስፈልጋል። ሁለት ምስክር በአይናቸውና በጆራቸው እየሰሙ እንዲያውም ከተቻለም በወረቀቱ የሚፈርሙ ሁለት ምስክር ያስፈልጋል በደይን። يا أيها الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه وليكتب كاتب بينكم نا تصافوا تعالى الله سبحانه وتعالى. طيب وشهيدين في كتابة عقد ولت مسكر دمو نكاح ستاسر عقد ستصاف ولت مسكر يسفل قالوا سلزيه عقدوا على ولت مسكر هونم የተበዳደሩ ሰው ደግሞ የተበደረና ያበደረ ደግሞ ሁለት ምስክር ከሌለው አንዳንድ ዑለማዎቹ ምን አሉ? ሁለት ሰዎች አሉ አሉ። ተመልከቱ ከኔ ጋር ወንድሞች፣ ሁለት ሰዎች አሉ ከተዘለሙ ሰው ከዘለማቸው ያ ረቢ እገሌ እኮ ዘለመኝ ብሎ ዱዓ ቢያደርግ አላህ አይቀበለውም። ያ ረቢ አቡ አኒስ እኮ ዘለመኝ፣ ሐኑታ እኮ ዘለመችኝ፣ እባክህ አንተ ውሰድልኝ፣ ቂም በቀል ውሰደው፣ ቅጣቸው ብትል አላህ አይሰማህም። ሁለት ሰዎች አሉ አሉ። እነማን ናቸው? አላህ ነዑዝ ቢላህ። አንዱ አበድሮ ምስክር ያላደረገ ነገ ያ ረብ እገሌ እኮ አሉ አለኝ ገንዘቤ በላ ብትል አላህ ስብሐ ወተዓላ ዘወር ብሎ አያይህም። በየውም አልቅያማ ልክ ነው፣ ገንዘብ ታገኛለህ። እዚህ ግን የፈለገውን ነገር አላህን ብትለምን እንዴ አንተ እኮ ጻፍ እኮ አልኩ ያ አዩሀ ለዚነ አመኑ ኢዛ ተዳየንቱ ቢደይን ኢላ አጀል ሙሰና ፈክቱቡሁ እኮ አልኳችሁ፣ ለምን አትጽፈው? የዚህ እኮ ዘመዴ እኮ ነው፣ ወንድሜ እኮ ነው፣ ጓደኛ እኮ ነው፣ ምን ይለኛል? ኸላስ ምን ይለኛል? አሁን አንተ ኃላፊነትን ተሸከም ይላል። ሁለተኛ ሴት ያለችው ሚስት ያለችው መጠለቅ ያለባት መፈታት ያለባት ሴት ከሱ ጋር እያለች ያልፈታት ከዛ በኋላ አንድ ትልቅ ሙንከር ብታገኝ በአይን ያየው مطفو نجر بياي يا رب يجي زيت الله يلعنها من عم بتل لمن لمن يا نجر ستادرق مفتات يا اللبات كونج انت قن فرقهات تنور نبرس انديت يا بس لمسالي انديت لمسالي السقدم تلهالج راس جاجي السقدم صلاه كو يراسه نو انت بتشان غدغواد متغبابت نو سجد الفلق اني السقدم تلهالج ايش قطع نو متفتاو وندموج مكره مكرم بكالج قطع نو متفتاو اسباب الطلاق ايه عند تلك نو عندها تمطانا اباتنا نات ول غزي نو بطفي يصا انت يمتاج يسبد يسدبتشاچو ብዙ መጥፎ ስታደርግ ሰው እንኳን በሙሉ አወቃት ላኪን መፈታት ያለባት አልፈታም ካልክ ነገ አንተ መጣ በራስህ በዱላ አርጋ ብትፈነክትህ ዘለመችን ዘለመችን ብትል አረ ታቀለህ ቆይ ነገር ጅን መሆኑን ታቀለህ አይደለም ይላል አላህ Subhanahu Wa Ta'ala እኔ አን ነገር ልንገራችሁ ወንድሞች ላታምኑ ትችላላችሁ ላታምኑ ትችላላችሁ عندت دولتش اللي مزيه رياضنا اهون منا لتشين شيخ ابراهيم عند قودي هونو كونو ياغني هوتا لتش من دنو القوان قوات دنياي يعني تنفاس بتنفاس قوات دنياي نتشالي بالث دار نتش عندو عربنو قوات دنياي ازتش كبالوا بلاي كونو ጓደኛ ያዘችና ፍቅር ያዛት እዛ ቤት የመጣ ከሷ ጋር ዚና ያደርጋል ሰውየው ግማሽ አወቀ ተረጣ ስማለ ከዛ በኋላ አንድ ቀን ተኝተው ያሉ ሌሊት ነው ያ ጓደኛው የሚያፈቅራት ከባሏ ጋር ተኝታ ያለች እኮ ነው ሌላ ከሚድናይት በኋላ ነው دول السو رك بلا موبايلونا نستاشنا انت منش قوتنيا يا عزيزة انت دهنا نشوي من نوزاري قلتنيا شمدة تلاتالج موني هنا نونجي دمسو سويو يسمانو بالوا يسمانو رك قالنا كمان دوم تناقري من اقبا انت قوتنيا يا نشيشي عزيزة نشوكو من امن تلوالج يوان دمسو كون مسماو قالت አንተ ደሞ ኢንቨስቲጌት ታረጋለ ሁሉ ነገር ተከታተልኛለ አንተ ምን አገባ ይሄ ኮንትን ነው ምን አምን በለሽና ተነሳ ሄደች ውስጥ ሆና ከባሉ ከዛ ከአንተን ዋጋ ተናገረች ከጓደኛዋ ይውላሽ እንግዲህ ምን አይነት ምን ልበለው والله ስርሳር ልበለው ወላ ጥንቸር ወላ ምን ልበለው والله እና ተኙና አደረ ይሄ ሁለተኛ ነው መጀመሪያ ተረጠረ ሙሉ ጥርጣሬ ነበረው ጓደኛ እንዳለ ሁለተኛ በግልጽ እጅ በእጅ ከሱ ስትናገር ሐቢብቲ ምናምን ስትል አገኛል ሶስተኛና በጣም ክፉኝ የሆነ ደግሞ አንድ ልጅ ህፃን አለው የአምስት አመት ልጅ ነው አንድ ቀን አባቱ በሌለበት ማለት ነው ይሰው የበሌለበት ያ አረብ የሚያፈቅራት መጣና ብትጠርጎ ሲስማትና መጥፎ ነገር ሲሰራ ልጁ ያያል አባቱ ሲመጣ የልጅ ልብ ታቃላችሁ ገር ነው አባቴ እንደዚህ እኮ ዛሬ ማሻአላ ይስቁ ነበር እንዴ ተኙኩ ከናቴ ምናምን ምናምን ሁሉ ነገረው ሰውየው ደነገጠ ምንድነው አለው አንድ እኮ ነው እዚ ይመጣል እኮ በኋላ ሲመጣ ለነገር ሄነኝ ወደኛ ነው ይለዋል ማን ነው ጓደኛዬ ከናቴ እኮ ተኝቶ እንደዚህ ራቆታቸው ወጥ እንደዚህ አርጉ ነበር ምናምን አለው ሱብሃንአላህ العظيم ከዛ በኋላ አሁን አንተ ብትሆን ምን ታርጋለህ ወንድሞች አንተ ሚስካት ብትሆን ወላ አንተ አቡ ፉላን ብትሆን ወላ ያኒ ባህረ الاسلام ወላ اجر ፈላጊ አንተ ብትሆን ምን ታርጋለህ በሚስ ሶስት ማስረጃ ነው ያገኘው አሁን ሰውየው ምን አደረገ ለዚህች ጓደኛዋ ሄደና ባክሽ ጓደኛሽ እኮ ነው እንደዚህ ያደረገች ምናምን ምናምን አላት ምን አለችን ታቃለ ይሄን የደወለችልኝ እፊቱ ላይ ቱፍ ፋልኩትና አንተ ምንድነህ አንተ ወደኔ ለምን ተነገረኛለህ እኮ ምንድ እንዴት እንደዚህ ሶስት ጊዜ ዜና እንደምታረግ ጓደኛ እንዳላት አወክ እንደስለ እንዴት መሰለ እህቴ ዛሬ ትተዋለች ነገ ትተዋለች ዛሬ ተውባ ትላለች ነገ ተውባ ትላለች ብዬ እኮ ነው እድል የሰጠኋት ይላል። ይህች ሴት መፈታት ያለባት ነች አይደለም? ግን ነገ ጓደኛዋ ይዛ መጣ እሱ እያየ በአልጋ ተኝታ እስቲ ዘወር በል አንድ ጊዜ ከጓደኛ እንደሰታለን ብትለው ቢል አላህ ይሰማዋል? ያው እሱ ነው እንግዲህ ያደረገችው እኮ ነገሩ። ስለዚህ መፈታት ያለባት ሴት ካልፈታ ይህ አንድ ነው። ሁለተኛ ያኒ እዳ ያለበት ካልተጻጻፉ እነዚህ ከተዘለሙ አላህ ስብሓነ ወተዓላ ዘወር ብሎ አያቸውም የሚል እንትን አለ ይላሉ። ኢዘን የቁል ስብሓነ ወተዓላ ወስተሽሂዱ ሸሂደይን ምን ሪጃሊኩም فإن لم يكونا رجلين فرجل وامرأتان ممن ترضون من الشهداء أن تضل إحداهما فتذكر إحداهما الأخرى. مسكر كفلقاتشو هلت وندوش مسكري هنو هلت وندوش تاتو عند وندنا هلت سيتوش عند عند وند كتغنيو سوستم هنو يمسكر اللو لمن هلت سيتوش هنو عند وند هنو አላህ ነው የሚያውቀው የፈጠራቸው የተናገረ ነው። አሁን አትፈላሰፍብኝ። እንዴት ሴቶች እኮ ከወንዶች የሚበልጡ እኮ አሉ እናቃለን። ግን አላህ የሰራቸው አላህ ነው እና ምን አለ አንዷ ትረሳለች፣ አንዷ ከረሳች አንዷ ደግሞ ታስታውሳለች እና ሁለቱም እንደ አንድ ወንድ ነው የሚታሰቡ ብሎ አላህ ስብሐት ላ የነጋ ወረደና እሺ ብለን ተቀብለናል። እውነቱ ነው። አላህ እኔ የሰራኋት ማሽን እንደዚህ ነው ትለኛለች እንዴ? አላህ የፈጠረው ሰው ደግሞ አንተ ኮሜንት ለመስጠት አትችልም። እሱ ነው የፈጠረው። ባህሪያቱ የሚያውቀው እሱ አላህ ስብሓነ ወተዓላ ነው። እና የሻፊዒ እናት አሉ፣ የሰይድና ሻፊዒ እናት በጣም ፈቂህ ነበረች አሉ። ስብሓነላህ ሴትዋ እና አንድ ቃዲ ለምስክር ጠራና አንድ ወንድ ሁለት ሴቶች ጠራ። አንድ ወንድ መስክሮ ሄደ። ማን ቀረ? ሁለት ሴቶች። ሻፊዒ ምን አደረገ? እንትኑ ቃዲው ምን አደረገ? የሻፊዒ እናት መጀመሪያ አስገባችና መስክሪ አላት። ፈቃለት ያ ቃዲ ማ አግፈሉከ አለችው። እንዴት ትረሳለህ? ወይም ጅህልነት ነው ወይም መርሳት ነው አለችው። ምን ነው አላት። እንዴት እኔን ብቻ ታስገባኛለህ? ለምን አላት። አላህ እኮ ሁለቱም አብረው ይግቡ ሴቶቹ ለምን يقول أن تضل إحداهما فتذكر إحداهما الأخرى. عندوا كرساتش عندوا عند تشأمر اللاتنو ولتاش كتلا يعين ما إني كرساهو تأفهو مالتنو. سلزي الله يالو هلتم أبرو يقبار لسيتوش كذا عندو عندو عند تردالش عندو عندو عندو عند تردالش يهولتم عندو ملو مسكري هنا. الله جهل القاضي وفقهت أم الشافعي عليه. يا شافعي الناس فقيه هناك قاضي وقن جهل هون بلو ولت مسكبات شو مارثنو. إذن شهيدين في عقد النكاح وشهيدين في كتابة إيش اسمه هذا إيش الشهادة يعني ما نيوم مسكر مارثنو إيش يه أسرى سد السنانو ودا أسرى سبعتنيا ونهيد. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يزال قلب الكبير شابا في اثنتين. الله الله سولج أربع أمت يدر قال أمس أمت يدرسال سلس أمت سبع أمت ثمانية أمت زتن أمت يدرسال أدلم سونته اللو إذا كمال ሰውነቱ ሁሉ ይቆላለሻል። ሰውነቱ ሁሉ አጥንቱ ራሱ ያኒ ጠወል እንትኑ ቆዳው ይጠወልጋል። አጥንቱ ምን ይሆናል ያኒ ድክምክምክምክም ብሎ በቃ አሮጌ ሽማግሌ ይሆናል። የማያረጁና የማይሸመግሉ ግን በሰው ሁለት ናቸው አሉ። ላይዛሉ ቀልበ ከቢር ከቢር ማለት እዚህ ላይ ትልቅ ሰው ሽማግሌ ሰው ቀልቡ ተማም ያረጃል ይረሳል ምናምን ኢላ ሁለት ነገር አሉ። ቀልቡ ቢሆንም ሁሉ ጊዜ ወጣት ነው ቀልቡ አለ። ሁለት ሽማግሌ ሰው ምንድነው? في حب الدنيا وطول الامل والحديث متفق عليه بين الشيخين وهذا اللفظ للبخاري يعني حديث بخاري نوم ملاتشو يسولج بيارجم بشمقلم هلت نقر اللو هلق زي اسكالة موتو وطاتي هون هلت اللو من دناتشو ان ارميو رزي رجيم اندي هون اسكا ميموت درس يهنا قر اقوى رتم اللو يهنا ونقدي سوي فجو اندموش والله والله سوي فجة أمتن يفجة سوي عبلاشة النزه لتناتشو نبياتشن ديت نتقسواتشو يقرمال أهون أنت ويم أنشي هيدنا أباتن طيق أباتي يسمعنا أمست يزيطنا أمت إدمينو سلاة الدنيا بتامت قلت يمي طيقة تياك وطات يمي طيقة تياك انديت نو سوكوس انديت نادرقو إلهان እኔ ቋር እንደሚመስለኝ ትንሽ ሰፋ አድርገን ሱቁ እና ትንሽ እቃ ምናምን ጨምረን በዚህ ብንከፍትለት በዚህ ብንዘጋው በዚህ ምናምን እድሜ እኮ 90 አመት እኮ ነው ገና ገና የገንዘብ ፍቅር አለው የዱንያ ፍቅር አለው ሁለተኛ እሞታለሁ አይልም የእድሜ ርዝመት ይፈልጋል የእድሜ ርዝመት ያለው ፍቅር አይጨረስም አለው እነዚህ ሁለት ቃቲላ ቃቲላ ولت سوي مقدلو الانسان اذا تقدم عمره على عند عالم من عليه الانسان اذا تقدم عمره وهن بدنه ادميو يچمر سيحد اكلاتو يمنمننا يدكمن ميهدو يهتاوقه نو سينساوي منجد شرعاوي منجد بعقلي كله يتاوقه نو والاصل ان يصاحب وهن البدن وضعفه وهن في حب الدنيا يعني مهون ياللبت سونتون يدكمنا يتولق سيهد ادميون انتني يرزمي سونتون دكمكم سيل يا الدنيا فكرو مدكم نبربت وطول العمر يا رجم ادمي مفلق مدكا كم نبربت عليه لكن النبي صلى الله عليه وسلم يقول يقرر هنا وهو الموحى إليه من ربه نبياتشين يالوث قن حق نو لمن نبياتشن كملاساتشو كسميتاتشو عينا قرم يا الله وحينا ونا عليه أن من بني آدم نعم نبياتشن يالو تحقنو يعلم من عليه أن من بني آدم من حتى إذا كبر وقرب من الأجل فإنه يكبر معا اثنين يكبر معه اثنتان النزهولات كالسوغان ومني هيدوس كألة موتو حب الدنيا ويحب أن يطول عمره فكرنا يا إدمي فكره أفر بيتشانو يمياس قومه من مالتنا عين المرء يعني موتو قدقوار أسقبته أفر ستدبدبو بيتشانو إزاك زينو مياكونجي إسكالة موتو إدمي فلقال الدنيا فلقال ومن نظر في واقع هون بأونت بلوجيك نقر بمن نايو النا بمن داسو نقر بالناي الناس اليوم رؤية فيهم أن منهم سوچ هلو أندان دي سوچ هلو هلو نعوذ بالله من كبرت سنه وحدو دب ظهره يعني جرباون تكو سوال يعني اندزي بك متمم جمرة ودتاتش بشي انتنو قداون تولقلق بلوال ومع ذلك يبقى متشبثا بالدنيا وكأنها ستدوم له جنا بالدنيا عند تيازنو الدنيا يوددنو الدنيا متهد ويمسو يمهد اي مسلم قالوا وهذا معظم ما يحصل ممن لا يعرف الله يهن نبيات شنيالو تنأهن يالنو ابزانيو بزيهم يودكو الله إن أخيراً ما يكون أنجي أما السلف الصالح الله إن أخيراً ما يكون ما إن أصحابنا تابعين مسلسلو دائماً على الاستعداد بيارجوم بيارجوم وتأت بهونم هي أرد ساعة لأخيرا يتزجاجون هالجو والموت لموت زجاجه هنا ونو يمكوا أيو صحابة وشنا تابع وشنا صالح وش أئمة وش علماء وش الزهر هاي قبوا مالو الزه هاي قبوا بتلك بهونم شماغل بهونم وطات بهونم كل جزيك الله غند تيازوناچو سعد بن معاذ سيموت يا الله ان عرش الرحمن ينقطقطوا ادميو 33 عام بتشا نبر معاذ بن جبل على من ينقطقط بعلمه 43 عام ادميو نو يموتوا ابزانيچو صحابه 43 53 منام اندزي نو يموتوا لكن اكثرهم مبشرين بالجنه اكثر الصحابه بالجنه يتبشرون ناتشو نا عند قن نغرياچو نبر عند قن بتشا سايون 10 قن نغركواچو اهون لدغمو ني بتام ميغرمني نغر سلهونه يا سويهو برياض كتما كنيا غا ينبرو ادميو 73 عامت نو تملكتو وندموچ ازي هلاچو እዚህ ያላችሁ በዚህ አሁን በፓልቶክ ያላችሁ የ30 አመት የ40 45 አመት የ50 እንደዚህ ናችሁ አይደለም ሰውየው የ73 አመት እድሜ ነው እስከ 30 አመት 28 አመት በአንድ ካምፓኒ ሰርቷል ጥሩ ገንዘብ ይዟል እንደገናም በውጪ ይሰራ ነበር ያኒ ሐላል ይሁን حرام ያኒ ገንዘብ ብዙ ያስገባ ነበር በዚህ አመታት 28 አመታት እድሜው 73 ደረሰና እንዴት የመሰለ ቪላ ከሰርቪሱ ከስዊሚንግ ፑሉ ምን የሚመስል ቪላ በአዲስ አበባ ውስጥ በሰንተር ከተማ ቪላ ሰራ ሰውዬው ቪላው በጣም ድንቅ የሆነው ቪላ ነው ሰርቪስ አለው ግቢው በሲሚንቶ ነው የተሰራው من اللي بلاتشو كذا بحالا فرنشرو بمولو فرشو سالونو منو كساود عربيانو يلاكو اكويبي دي هونو فرنشا درقو لت بيتو تتناكك كذيه ريزاين بلو غنزبيزو عندت اديس براند نيو 0 كيلومتر هيدتشو لاند كروزر بمتو سمانيا شي غزاتنا ይዟት ተገባ አሁን ከነጋ ሆኖ ወንድሞች ስራ እስከሚተው ላንድ ክሮዘር እስከሚገዛ ቤቱን ፈርኒሽ እስከሚያደርገው ቤቱ በደንብ አርጎ አጥናቆ እስከሚጨረስ ይሁሉ 2 አመት ወሰደለትና ኤግዛክትሊ 75 ኢየርስ ሲገባ እድሜው አዲስ አበባ ገባ ከዚህ ከነጨረሱ ከሳውዲ አረቢያ ወጥቶና ሄደ ቤቱ አዲስ ነው ብዙ ሰዎች ጓደኞቹ ዘመዶቹ ሁሉ ሰበሰበና የመረቃ ቀን ሆነ በሬ አረደ ፍየሎች ታረዱ በጎች ታረዱ ማሻአላህ በሉ ጠጡ ህዝቦቹ ተሰብስቦ ያለ አንዲት ቃል ተናገረ ይቺ ቃል ስሟት እንግዲህ እድሜው ስንት ነው ስንት ነው እድሜው ወንድሞች 75 years ህዝቡ የሰማ ምን አለ ሚነል ዮም ነብዳ الحياه السعيده አለ ከዛሬ እንግዲህ በጣም ደስተኛው ሄ ነው ህይወት ከዛሬ ነው የምጀምረው እሺ አሉትና ሄዱ ኤግዛክትሊ በስምንት ወሩ ቪላውና ገንዘቡን ላንድ ክሮዘሩን ትቶ ሞተ ሞተዋል ሰው በስምንት ወር ልክ ሞተ አንተ ቱሪድ ይላል በሐዲስ አልቁድሲ አንተ ቱሪድ وانا اريد على الله አንተ ትፈልጋለህ ይሄን ፈልገው ደማ ሌላ ነው ولا يكون الا ما اريد تمام اني يفلكو تنجي انت يفلكو هونم فان اطعتني اعطيتك ما تريد انين بدم بارغه كتغزا صقاونا نعمهو كني مهون اوقه كمسغنك اعطيتك ما تريد وان عصيتني اتعبتك ولا يحصل لك الا ما اريد እንቢ ብለህ እኔን አፈንግጠህ ከሄድክ ደግሞ አስቸግርሃለሁ ትለፋለህ ለዚህ አዱንያ የማይሆን ነገር ትሰራለህ መጨረሻ ግን እኔ የፈለኩት ብቻ ነው የምሆነው አለ አላህ ሱብሃነ ወተዓላ ኢዘን 75 አመት እድሜው ዛሬ ነው ህይወት የምጀምረው አለ طيب عند حديث عند نجر اللي تشمرنا كذا بحالا لنا انت تولاه ان شاء الله مكنياتكم كومنت ستوبلاچو بالنزي اهون اسكاو درس 17 ነገር የሰጠኋችሁ والله ብዙ ኮሜንት ልስጠት ይችላልላችሁ ከህይወታችሁ ብቻ እሺ 18ኛው እንበል مصدر التشريع نوعان شرعاتن كهولت ብቻ كهولت منጭ ብቻ ነው የሚወሰዱ شرعاتن كشيخ فلان كشيخ علان كغلي كغلي كفته بهير كمصاف بريطاني كمصاف فرنسي አይወሰድም ዲናችን ከሁለት ብቻ ናቸው የምንቀዳቸው ቀጥተን የምንጠጣው አልቁርአን ወሱና ወፈቀት ከዚህ ሁለት ነው ከዛ ቀጥሎ اجماع العلماء ይመጣል ቂያስ ይመጣል ምን ይመጣል ግን ምንጭ የሆኑ የዲናችን ምንጭ ሁለት ብቻ ናቸው ማን هي አልቁርአን ወሱና طيب والفرق بين القران بقراننا بنبياتين حديث ليونته مندنو ليونتاچو مندنو نقول القران لفظا ومعنا من الله تمام قران قالاتوچنا ترجماچو 101 بمتو كالله نو يا ايها الذين امنوا إذا قمتم إلى الصلاة كنبياتشن يقبابت عندت في دليل لهم قرآنو في دولاتشو قالاتاتشو إنا ترقوماتشو إنا معناتشو كاللهنو يه عندنو عند بولنيو عند بولنيو عند يازو هلتنيا ولا يوجد قرآن صحيح وقرآن ضعيف قرآن صحيح قرآن ضعيف يلم حديث قن في حديث صحيح حديث موضوع حديث ضعيف اللي وقرآن قرآن نو يا الله كلام نو ان دال بمولو صحيح نو اشي يهن هلت سيهون حديثو دمو حديثو راسو يا نبياتشن حديث هلت اين اثناتشو احاديث النبوية يا نبياتشن حديث واحاديث قدسية يا الله حديث يبالان نو وهي الوحي من الله ولفظها من النبي صلى الله عليه وسلم حديث القدس مالت الوحي ملؤكتك الله نو جن بنبياتين قالات تقنبابرو يمطالن نو لينوثو تاكلاچو حديث النبي قالاتوچونا ترغمو ملؤكتو كنبياتين نو حديث القدس جن ملؤكتنا وحيك الله نو جن بقران ملك سايون بنبياتين قالات يمطالن نو وكلا الحديثين حديث القدس ان حديث النبوي فيهما صحيح وفيهما ضعيف وفيهما موضوع وفيهما مكذوب الى اخره مغناتهم يا نبياتين نغغر سلهونو بزو انتن علو بمحكل جبتو نبياتين قالوا ادرغو سروا يال سروت يال نغروت حديث ضعيف بل بهلتهم حديث عليه حديث سنتنوال هلت حديث نبوي وحديث القدسي الفرق الثاني هلتين ياولي نتاچو والفرق الكبير بين الحديث والقرآن أن القرآن نتعبد به في الصلاة وفي التلاوة وغيرهما القرآن نعبد الله بالقرآن في الصلاة ولا نعبد في الصلاة بحديث النبي صلى الله عليه وسلم ونتلو القرآن قرآن نكروان لن بأن في دل أسر أجر ناقن لن حديث قن مليون قزي بن نكروان ስለቀራነው በአንድ ፊደል 10 አጅራ እናገኝም ግን ራሱ ሐዲሱ መቅራቱና ለሰው ማስተማሩ አጅራ አለ اما الحديث لا نتعبد بتلاوته الا ان يكون لك اجر تعليمه حديث كاستمر كاجራ አለ ግን ኢባዳችን በሐዲስ አናደርገው والفرق الاخر للا دم ليونت አላችو اننا لا نمس القران الا بطهاره بعكس الحديث ولثنيا ليونتاچو بقراننا بحديث يالو قران طاهر يالهونه سوذو الهلو ايزوم حديث جن يعني تيزوال قران حديث يعني جنابه بتهونن تيزوال وضوء بينرهم تيزوال حديث كهوني شي طيب الحديث المتواتر بتام تنكرى يهونو حديث بتام تنكرى يهونو حديث يقول النبي صلى الله عليه وسلم من كذب علي متعمدا فليتبوأ مقعده من النار يعني اني على الكوث نجر نبيو قالوا بلوري حديث ضعيف حديث ضعيف يال يوقي عند حديث اسكمطو بس شرع عند زي نو بلو بيناجر بوثاو جهنم يهون على نبياتشن. هذا لا يعني القرآن القرآن أدلم القرآن هي لما لا تتشلم مكناتهم الله عند زي على بتل دمت ماتي هو تعال مكناتهم القرآن هون بسو لبنا بسو درت يتحفزنو بكتاب يتحفزنو والله والله عند بسودان أجر لقرآن عند في ذل بتشمر بات بتشاينا لو قرآن حفزه ناس تيلوال بجرو يزنو ميان تلتلو إن نحن نزلنا القرآن إن نحن نزلنا الذكر وإنا له الحافظون الله سبحانه وتعالى قال جبتوال عهد جبتوال قرآن حفظه سلزي بحديث بتشانو يالو من كذب علي متعمدا فليتبوأ مقعده من النار إني على الكثنجر حديث ضعيف حديث موضوع يا وراسو وين بزاي حكم سو جهنم يهون سفر والو. طيب حديث النبي صلى الله عليه وسلم تأتي بسند ليلالي ينتمو يا نبياتشن حديث بسند نوم يمتو سند من دنو عن عبد الله عن فلان عن سفيان عن كذا عن ابن مسعود عن الله عن النبي صلى الله عليه وسلم قالين دزي هل دزي قالي متى كذا متشرشا كصحابي وكنبياتشن صلى الله عليه وسلم قرآن قال دزي هم بالي قريل لو هو مقطوع مجزوم من الله سبحانه وتعالى الشيء إن يه مثلاً قدي يزاري درساتن لأن أنت لست الناس تي كومنتاتشون السمون بلوس هي أنغور غورت نم بالو نزين نم بالو ببرني أنغور غورت است النسمة است الدسة أم تث أفلق تست حكمة كأن أنت أفلق يا رابعة العدوية ما شاء الله الله بستش نجر أمش استنتي مثالية ستش أنتن أنغور غورت إن شاء الله ما يكلن أنت ولموت والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته. جزاكم الله خير أستاذ. قدي هلم لسولج بتام تكامي بتام أستماري هلم أسفل لاجي يهونو نقروش ناتشو ياستمارا چوني اللو. إنا بتام إني كان نزي هلونم قدي لأنت موچه لأتوچه هلونم بوتان داليز. የሰው ልጅ ሀያቱ እየረዘመ ሲሄድ ከሁለት ነገሮች አማ ከነሱ አይቆጠብም ያሉት እንደው በጣም የሚገርም ነገር ነው والله እሱ ለምሳሌ የወጣትነት እድሜያችን 35 አመት አልፎ 40 አመት ይገባል 50 አመት ይገባል 60 አመት ይገባል 70 ገብቶ ልባችን ውስጣችን still ከዱንያ መሐባና ገና ውስጤ ገና ነኝ የሚለው ነገር በጣም የሚያጅበው ሁላችን ያለ ነገር ነው ማለት ነው። እና እነዚህ ነገሮች እንደ ሁሉንም እንደ በዚህ በውጭ አገባ የወጣ ነው ሆነ በአገር ቤትም ሆነን بنመለከተው ሁሉም ሰው እኔ ካሁን በኋላ ስቲስ እስከዛሬ 40% 75% 80% ይሄን ያህል ለዱንያ ሩጫለው ካሁን በኋላ እስቲ እንግዲህ ሀያቴ ወደ አፋፉ እየቀረብኩ ነው ለአኺራ እስቲ ትንሽ ልዘጋጅ ብሎ ዱንያን 24 ሰዓት መሮጡን ቀነስ አድርጎ ለአኺራ የሚዘጋጅ የተወሰኑ ሰዎች ካልሆኑ በስተቀር ብዙም አይታይም። ምክንያቱም ቅድም እንደነገሩ ኡስታዝ እንደነገራችሁን 80 ገብቷል ለልጆቹ ቤቱን ይሄን እንደባሉት በዚያ ስሩት በዚያ ውጡ ሲል ጧት ማታ ስለ ዱንያ ብቻ ሲጨነቅ ነው የሚታየው አብዛኛው ሰው ሁሉ እሱ እንግዲህ 80 በኋላ ምን አይነት ሀያት ሊኖረው ከነገ በነገ ወዲያም ሁለት ቀን ሶስት ቀን ይቀረው የማይታወቅ ለምሳሌ ሰው ልጅ ወጣት ሆኖ አይሞትም ማለት አይደለም ግን ልክ ባለፈው ኡስታዝ እንዳስተማሩን ማለት ነው ለምሳሌ ማሽላ አዝመራ ገበሬ ይዘራል ቡቃያው ይበቅላል ስታዩ ግሪን ነው ያምራል ከትንሽ ጊዜ በኋላ ክረምቱ ልፍ ሲል መስከረም ይመጣል ይጠወልጋል ከዚያም ወደ ማማ ህዳር ምናምን ሲመጣ ይታጨዳል ይወቃል እንዳሉን በዚያ መሳለ እንደሰጡን የሰው ልጅም እኮ በወጣትነት በልጅነት ምክንያቱም እድሜ አላህ ተዓላ ወየወሰነው ነው እንጂ ማንንም ገደቡን የሚያውቅ የለም ግን ሆኖም እድሜያችን እየገፋ ሲሄድ ወደ ሞት አፋፍ እየቀረብነ መሆኑን አለመረዳታችን በጣም የሚገርም ነገር እና 75% ለዱንያ ስንሮጥ የነበረውን እስቲ ትንሽ ቀን ነሳርገ 24 ሰዓት የመሮጡ መሮጡ ለተውና ከአሁን በኋላ ለአኼራ ምን ያለኝ? ምን ተዘጋጅቻለሁ? ወደ ኋላ ያለፈውን 30፣ 40፣ 50 ዓመት ኳልኩሌት ብናደርገው የለንም፣ ዜሮ ነው። ከአሁን በኋላ እስቲ እንግዲህ ሀዲሶች፣ ዑለማዎች እንደሚናገሩት እንደምንሰማው፣ በኹጥባም ሆነ በፓልቶክ እንደምንሰማው ወደ ኋላ እያንዳንዳችን ስራችንን ብንፈትሸው ብዙም አጥጋቢ የለንም። ግን እስከ ዛሬ የሰራሁት ነገር ሳስበው ምንም ነገር የለኝም። ደግሞ ዑለማዎች እንደሚነግሩን ኢዛ ማተ ኢብነ አደም፣ ሁለት ሰው ልጅ ሲሞት ስራው ይቋረጣል። እንቀጡ አመሉሁ ኢላ ሚን ሰላስ ይላሉ። እስካሁን በኋላ እንኳ ሐላል በሆነው ገንዘቤ የሆነ አንዲት መስጊድ ልግዛ ወይንም ኩቱቦች ገዝቼ ለመስጊድ ከሞትኩ በኋላ ልጆች ቁርአን የሚቀሩበት የተለያዩ ሰዎች መስጊድ ሲገቡ ሐዲስ ነበዊ ወይንም የተለያዩ ኩቱቦችን መስጊድ ገዝቼ ወቅፍ ላድርግ ወይንም ደግሞ የተለያዩ በረሃ ሀገሮች ውሃ አንድ ነገር አድርጌ ልሂድ የሚል አስተሳሰብ ያለን የተወሰኑ በጣት የሚቆጠሩ ካልሆነ በስተቀር የለም። እስቲል ዱንያ ነው። አላሁ አክበር ምክንያቱም 30 ዓመት 40 ዓመት 50 ዓመት ባለፈው ህይወታችን ብናስበው ወላሂ ተጨባጭ እንደው ይሄን ያህል ይቺ ነገር አለችን የምንለው በአብዛኛዎቻችን የለም። ግን ከአሁን በኋላ ኳስ ወላሂ ወንድሞቼ እህቶቼ፣ እንደ እንደ ምክር ለራሴ ጭምር ነው፣ ራሴን ጨምሬ ነው ማለት ነው፣ ለራሴ ነው የማወራው። አገር ቤትም ሆነን ሮጥን፣ በውጭ አገርም ሆነን ሮጥን ሮጥን። አገር ቤት 25 ዓመት 30 ዓመት ሆኖን ነው ወደ አገር ወደ ውጭ ወጣን። ልክ ዱንያችንን ሀ ብለን የጀመርነው ውጭ ያለውን አገር ቤት ያለውን ህይወት አንቆጥርም ይመስለኛል፣ እንደኔ ከሆነ እንደማየው ማለት ነው። እዚህ ከወጣን በኋላ ያለውን ሀያት ነው እየቆጠርን ያለ ነው። እዚህ አገር ቤት 30 ሆኖናል፣ 40 ሆኖናል። እዚህ ከመጣ በኋላ እንደገና ሀ ብሎ ይቆጥራሉ። እኔ ባለሁበት ሀገር ወላሂ ኡስታዝ ልንገሩህ፣ ሱዳን ሀገር 15 ዓመት 20 ዓመት የቆዩ እንደገና ከቀን በኋላ የመጡ ብዙ ወንድሞች አሉ። ዱንያውን ሀ ብለው ጀምረው እዚህ አገር ቤት በቀላሉ 25 ዓመት 30 ዓመት ሆኗል። ወደ አሜሪካ ሲመጣ እዚህ 15 ዓመት 20 ዓመት ኑሯል። ሲደመር ወደ 50 ገብቷል። ከዚህ አገር ቤት ሂደው የልባችን አለመሞት ነው ምለው አገር ቤት ተመልሶ የእህቶቹ ልጆች ሲወጣ ህፃን የነበሩት አግብተው ቤት ልጅ ሞልተዋል። ወልደው ልጅ ብቻ ሆነዋል። እሱ ሂዶ አግብተው የሚመጡት እዚህ ሀገር አይኑ የሚመለከተው ገና የ15 ዓመት የ20 ዓመት ልጅ ወጣት አግብተው ይመጣሉ። የልጅ ልጁን ማለት እኮ ነው። እዚህ ሲመጡ የሚያጋጥማቸው ችግር ብዙ፣ እኔ ካለሁበት ከተማ ቁጥር ቆጥሬ አልዘልቃቸውም። ይሄ ምንድን ነው? የቀልቢቱ አለመሞት። የምናስበው ልጅ ነው ልጅ ነኝ ብሎ ነው የሚያስበው። እስካሁን ገና አገር ቤት 30 ዓመት ሲሆነው ወጥቷል። እዚህ ሀገር 30 ዓመት 60 ዓመቱ ነው ታልቆ አገር ቤት ሂዶ ሚስት ሲያመት ሰርቶ ሰርቶ አገር ቤት ሂዶ ላግባ ብሎ ይሄዳል። የእሱ አኩያት ወረድ የእሱ ተመሳሳይ የሆኑት ግማሾቹ ሙተዋል፣ አብዛኞቹ ሙተዋል፣ አብዛኞቹ አርጅተዋል። እሱ የሚያየው የእህቶቹን ልጆች የወንድሞቹን ልጆች አኩያ እንኳ የማይሆኑ የ15 ዓመት የ20 ዓመት ልጅ አግብተው ይመጣሉ። እዚህ ሲመጡ ሳምንት ሳይሞላቸው ከዴተዋቸው ይሄዳሉ። ምክንያቱም ኩፍ አይደሉማ። እና ወላሂ ኡስታዝ በጣም የሚገርም ነገር ነው። አላሁ ተዓላ ልብ ይስጠን፣ ልብ ያለው ልብ ይበል ነው የሚሉት ትረት አለ። እና ኢንሻአላህ እስቲ እስከ ዛሬ ስንት አመት ሮጥን ለዱንያ፣ ካሁን በኋላ እንኳ እስቲ እንደው ቢያንስ ቢያንስ 24 ሰዓት ለዱንያ መሮጡን ትተን ነገ ለአኼራ ምን አለኝ ብለን ኳልኩሌት እናርግ ለማለት ነው። ሁሉንም መዘርዘር ወላሂ በጣም እንግዲህ ተቆጥሮ አይዘለቅም። ሁሉም ጠቃሚ የሆነ ነው ያስተማርኩን። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ።